አገለግላለሁ ከዚህ በላይ ሌላ የለምና ሌላ መቻለን ለኔ አንተን ማገልገል ማሰሮ ሳይት ብለት ሳቋረት ሳልቆጥ አፊንለምስ አገለግላለሁ ከልቤ ክብርን ሰጥሃለሁ ሰብስቤ ቢማሽፊን ማይጋ አምናለሁ ጌታ ለበጆች አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በረድከኝ ሾምከኝ አድርገህ ሰጠኸኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በረድከኝ ሾምከኝ የማገኘው ባንተ ፊት እስካለሁኝ በዚች ምድር ላገልግል የኔ እግዚአብሔር Oh, it all goes out in the blood.